بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، إخوتي وأخواتي، السلام الله عليكم ورحمته وبركاته. إن شاء الله تجنا وندموج سلا صلات أنجب قابلنتنا كبدت يملون تمرتاجنن بزار أملت جمرنال ኢንሻአላሁ ተዓላ ከሚጠቀሙትና እንደዚሁም ደግሞ ከሚተገብሩበት ያደርገን እያልኩ ቀጥታ ወደ ትምህርት እገባለሁ። አሶላህ ان من اكبر المصائب واجلها واعظمها واشدها مصيبه الامه بوفاه النبي صلى الله عليه وسلم الكريم الذي من الله على الأمة ببعثته وكان دليلهم إلى الجنة وقائدهم إلى كل فضيلة وإمامهم في كل خير. لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا. إن من أكبر المصائب كما كروه اللو تعلقوا وأجلها በጣም የላቀው ወአዕዘሙሃ ከባዱና ወአሸድሃ እንደዚሁም በጣም ጠንካራው ሙሲበቱል ኡመቲ የዚች ኡመት መከራና እንደዚሁም ደግሞ ሙሲባ ነው። ቢወፋት ነብይል ከሪም አለይሂ ሰላቱ ወሰላም የተከበሩት ነብይ በመሞታቸው ማለት ነው። ያ አላሁ ሱብሓነሁ ወተዓላ እሳቸውን በመቀስቀሱ የለገሰላቸው የሆነውን ወደ ጀነት መሪያቸው የሆነውንና ክብርና ልቅናን የሚያገኙበት መልካም ወደ ሆነ ነገር ሁሉ የሚመሩበት የሆነውን ነብይ ባጡ ጊዜ ነው ትልቅ መከራ ይደረሰባቸው ይላል። አላሁ ሱብሓነሁ ወተዓላ ነብዩን አስመልክቶ በመልእክተኛው መልካም አርአያነት አለላችሁ፣ አላህንና የመጨረሻውን ቀን ለሚፈልግ ሰው፣ እንዲሁም አላህን በብዛት ለሚያወሳ ሰው ይላል። እና ነቢዩ ዓለይሂ ሰላቱ ወሰላም መልካም መሪያችን፣ መልካም አስተማሪያችን፣ መልካም ደረጃ እንድናገኝ አመላካቻችን ነበሩ። በዚህ ወደፊት በምንጠቅሰው ሐዲስ ትልቅ በሆነው ሐዲስ ዒባሩን ከፊራቱን ወድሩሱን ዓዲዳ በጣም ብዙ የምናስተነትንበትና ብዙ ትምህርቶች የምንወስድበት ጉዳይ አለ። ينبغي أن نقف عندها ومن أعظم ذلك ما يتعلق بشأن الصلاة ቆም ብለን ልናስበው ይገባል። ቆም ብለን ከምናስብበት ትልቁ ነገር ደግሞ ስለ ሶላት ሁኔታ ከሶላት ጋር ተሰስር ያለውን ነገር ነው ማለት ነው። የሶላትን ምን ያህል ደረጃ እንዳላት የሚያብራራውን በጣም ጥልቀት ያለው ትምህርት ስለሆነ للأسب للنادر قبتي قبال مالتنا. لقد كان آخر صلاة صلىها نبينا عليه الصلاة والسلام بالمؤمنين صلاة الظهر من يوم الخميس، ثم إنه عليه الصلاة والسلام اشتد به الوجع فبقي أياما ثلاثة لا يتمكن من الخروج إلى الصلاة من شدة الوجع. نبياتنا عليه الصلاة والسلام يمترشا هزبوتشن إمام هنا ياسقدات يمترشا ህዝቦችን ኢማም ሆነው ያሰገዱት ሶላት ዙህር ነበረች፣ ሐሙስ ቀን ማለት ነው። ከዛም ህመማቸው ይበረታባቸው ሄደ። ወደ መስጂድ መውጣት አልቻሉም፣ እቤታቸው ቀሩ ለሶስት ቀን። وهي يوم الجمعه والسبت والاحد ወደ ጀማዓ ሳይወጡ የቀሩባቸው ቀኖች ጁሙዓና ቅዳሜ እሁድ ነበሩ። وكان ينوب عنه في الصلاه وإمامة المسلمين أبو بكر الصديق رضي الله تعالى عنه نبي تكتو ህዝቡን እያገለገለ እያሰገደ የነበረው አቡበክር ስድቅ ናቸው። ወፊ ፈጅር የውም ሊትነይን፣ ሰኞ ቀን ፈጅር ላይ ሱብሒ ላይ ሊዮም አለዚ ትውፍየ ፊህ ቀኑን ሊሞቱ ሱብሒ ላይ ማለት ነው። ከሸፈ ሲትረ ሑጅረቲሂ ሊዩልቅየ ነظረተን ዓላ አስሓቢህ የአላህ መልእክተኛ ግርዳቸውን ገለጥ አረጉና ወደ ሶሓቦቻቸው ተመለከቱ። ለካያች እይታ የስንብት እይታ ነበረች። ወማ አዕظመሁ ምን ወዳዕ ምን የከበደ ስንብት ነበር። በጣም ከባድ የሆነ ስንብት ነበር። ነቢያችን ዓለይሂ ሰላቱ ወሰላም ለሶሓቦቻቸው ያደረጉት ስንብት ማለት ነው። روى البخاري ومسلم في صحيحيهما عن أنس بن مالك رضي الله تعالى عنه أن أبا بكر كان يصلي لهم في وجع النبي صلى الله عليه وسلم الذي توفي فيه. إمام البخاري نا مسلم صحيح بوانو حديثاته كأنس بن مالك ذو بستر اللفت حديث من الال أبو بكر صدق نبرا حزب وچن يسجد نبرا ونبياتنا عليه الصلاة والسلام تامو باللبت وقت የሞቱበት ህመማቸውን በታመሙበት ወቅት ሐታ ኢዛ ካነ የውሙ ልእትነይኒ ወሁም ሱፉፉን ፊ ሶላህ ሰኞ ቀን የሆነ ጊዜ ማለት ነው። ሱብሒ ላይ ሁላቸውም ሶፍ ላይ እንዳሉ ነቢያችን ዓለይሂ ሰላቱ ወሰላም የክፍላቸውን ግርዶ ገለጥ አደረጉት። መስጅዱና ክፍላቸው በአንድ ተያያዘ ስለነበረ ወደ ሶሓቦች ይመለከቱ ጀመር። ቁመው ማለት ነው። ከአነ ወጅሀሁ ወረቀቱ ሙስሐፊን ልክ ፊታቸው እያበራ የቁርአን ወረቀት ይመስላል። ቦክ ቦክ ቦክ ይላል። ثመ ተበሰመ የضሐኩ ከዛም ፈገግ ብለው ሳቁ። ረሱሉ ዓለይሂ ሰላቱ ወሰላም ፈሃመምና አነፍተቲነ ምን አልፈራሕ ቢሩእየት ነቢይ ሰለላሁ ዓለይሂ ወሰለም ነቢያችንን ዓለይሂ ሰላቱ ወሰላም በማየታችን በደስታ ተሞልተን ሶላታችንን ልንሰብር ደረስን። ፈነከሱ አቡበክርን ዓላ ዓቂበይህ ሊየሲለ ሶፈ ነቢዩን ዓለይሂ ሰላቱ ወሰላም አቡበክር ስላየ ሊያሰግዱን መስሎት ከኢማምነቱ ቦታው ወደ ኋላ አፈገፈገ። ሶፉ ጋር ሊያያዝ ማለት ነው። ወظነ አነ ነቢየ ሰለላሁ ዓለይሂ ወሰለም ኻሪጁን ኢለ ሶላት ነቢዩ ወደ ሶላት ሊወጡ ነው ብሎ ገምቶ ወደ ኋላ አሸገሸገ። ነቢዩም ዓለይሂ ሰላቱ ወሰላም ሶላታችሁን ሙሉ በማለት ጠቆሟቸውና ግርዶውን ጣል አደረጉት። ፈቱውፍየ ሚን የውሚህ በዛኑ ቀን ይችን ዓለም ተሰናበቱ ረሱሉ ዓለይሂ ሰላቱ ወሰላም። ሊነተአመል ሙተዒዚነ ወሙዕተቢሪን የምንገሰጽና የምናስተነትን ሁነን እስቲ እናስበው። ፈሃሁወ ነቢዩና ሶለላሁ ዓለይሂ ወሰለም የንዙሩ ኢላ ኡመቲሂ ፊል መስጅድ ነዝረተ ወዳዕ ነቢያችን ዓለይሂ ሰላቱ ወሰላም ወደ ኡመቶቻቸው ወደ ባልደረቦቻቸው የስንብት የሆነችን እይታይም እየተመለከቱ ነበር። መመልከትን ተመለከቱ። የንظሩ ነظረተን ህየ ቁረቱ ዐይን ለሁ ዓለይሂ ሰላቱ ወሰላም። ሶላት የነቢያችን ዓለይሂ ሰላቱ ወሰላም የአይን ማረፊያ ነበረች። ይችን የአይናቸው ማረፊያ የልባቸው እርካታ የሆነችውን ሶላት ከኡመቶቻቸው ጋር በዛን ወቅት ተቀላቅለው መስገድ እንኳ አልችል ብለው ደጋግመው ተመለከቱ። فقد كانت الصلاة قرة عينه عليه الصلاة والسلام عندما يتوقعوا صلاة النبي عليه الصلاة والسلام يعين ما رفيا يلباتش وركاتا نبرت. وقد أكر الله عينه في صبيحة وفاته يموت بات بهنچو كان صبح لي الله سبحانه وتعالى عينتشون أسدستتشو صحابتشو مسجد مولتوت صفون أستكاكلو يسجروا بايواتشو زمارتهم. تبسم يضحك عليه الصلاة والسلام بدستا تمولتو فققالو يا الله ملكتنيا ኢነሁ ተበሱሙ ፈረሒን ወስሩር የደስታ ፈገግታ ነበረ። وضحك أنس وهناءة برؤيته لأمته مجتمعة في المسجد على هذه الصلاة فزيش كبار بهنا تشو صلاة أمته تشو بمسجد استتسب سبو سيايو ساق كالوت يجرتا جرتاني يما سججا بتام بدستا يما مولات يهونون فقرتا تشون بريادة رغوت كزام قردوا تشون تالا درغوت አይናቸው የረካ ሆኖ ልባቸው የተደሰተ ሆኖ ብሩየት هذا المنظر المفرح والصورة المبهجة ይህንን የሚያስደስት የሆነና የሚማርክ የሆነውን ቅርጽ የተስተካከለ የሆነውን ሶፍ በማየታቸው ማለት ነው። ኡመቶቻቸው እስላማዊ የሆኑት ማህበሮች በመስጂድ ውስጥ ተሰባስበው ሲያወጡ ان كذم يا الله ملكتنا ولم يكن الامر في شان الصلاه متوقفا على هذا في لحظاته الاخره من حياته عليه الصلاه والسلام. يقول علي رضي الله عنه كما روى ذلك الامام احمد في المسند بسند ثابت كان اخر كلام رسول الله صلى الله عليه وسلم الصلاه الصلاه اتقوا الله فيما ملكت ايمانكم. ነቢያችን አለይሂ ሰላቱ ወሰላም አይተው መደሰትና ፈገግ ብለው ብቻ መተዋል ነበርን በዛን ወቅት ስራቸው። እንደውም ወደ ኡመቶቻቸው ተተመረከቱ በኋላ ኢማሙ አህመድ በዘገቡት ሐዲስ መሰረት ከዛም መጨረሻ ላይ ምን ብለው ተሰናበቱ? የሶላትን ነገር አደራ፣ የሶላትን ነገር አደራ፣ እንደውም ደግሞ በቁጥጥራችሁ ስር ያሉ ሰራተኞችን እንዳትበድሏቸው አላህን ፍሩ በማለት የአላህ መልእክተኛ ማስጠንቀቂያቸውን ሰጡ። በልጃ አማሁ አብለጉ ምን ሃዳ ፊማ ረዋሁ ኢብኑ ማጃ ፊ ሱነኒ ቢሰነድ ሳቢት አን አነስ ረዲየላሁ አንሁ ቃል ካነት አመቱ ወሲየቲ ረሱልላሂ ሰለላሁ ዐለይሂ ወሰለም ሐና ሐደረቱ ረፋት የነቢያችን ዐለይሂ ሰላቱ ወሰላም አብዛኛው ንዛዚያቸው موت بمطابعاتو غزي وهو يغرغر بنفسه نفساتو غرغر على يالچ الصلاه الصلاه وما ملكت ايمانكم ادرا يسجدت النجر ادرا يصلاه النجر عندهم اجوچاچو يتقطعطرو سر يتقطعطرواچو سراتنيوچن نجر ادرا اللهم فرو بنسو بمالت ماستنككا مستت نبر يمرشا نغغراچو. أم سلمة رضي الله تعالى عنها زوج النبي صلى الله عليه وسلم باستلالفته أنه كان عمة وصية نبي الله صلى الله عليه وسلم عند موته الصلاة الصلاة وما ملكت أيمانكم الصلاة الصلاة وما ملكت أيمانكم أدراي سجدتاتشه النقر أدراي صلاتاتشه النقر عندهم جوتشاتشه تكتاتراتشهم باروتشوين مسراتن يوتش أدرا اندات بدلو በነሱ ዙሪያ አላህን ፍሩ በማለት ተናዘው ነበር ነብዩ አለይሂ ሰላቱ ወሰለም። ሐታ جعل نبي الله صلى الله عليه وسلم يلجلجها في صدره وما يفض بها لسانه ምላሳቸው መናገር አቅቶት ራሱ በልባቸው እስከሚመላለሱ ድረስ ነበር ነብያችን አለይሂ ሰላቱ ወሰለም ስለ ሶላት ክብደት ይናገሩ የነበረው ማለት ነው። ይሄ የሶላትን ክብደት ነብዩ አለይሂ ሰላቱ ወሰለም ለኡመቶቻቸው እያስገነዘቡ መሆኑ ምንም የሚያጠራጥር ነገር የለውም። ነብያችን አለይሂ ሰላቱ ወሰለም في احرج الاوقات በጣም አስቸጋሪ በሆነ ሰዓት ላይ እያሉ እንዲህ አይነት አትኩረት ሰጠው አደራ አደራ እያሉ ከዚህ ዓለም የተሰናበቱት ሶላት በጣም ከባድ መሆኑና በካፊርና በሙስሊም መካከል መለያ ትልቅ ድንበር መሆኑን ለማስጨበጥ ነበር ማለት ነው። እንደሁም አልአህዱ الذي بيننا وبينهم الصلاه በእኛና በካፊሮች መካከል ያለው መለያ ሶላት ነው። فمن تركها فقد كفر ሶላትን የተዋተው በርግጥ ካደ በማለትም ሶላትን መተው ከእስላም እንደማይወጣ ከባድ የሆነ ማስጠንቀቂያቸውንና ማስፈራሪያቸውን አስተላልፈዋል ማለት ነው። እኽወቲ ወአኸዋቲ፣ ወንድሞቼና እህቶቼ፣ ሶላት ይህን ያህል ክብደት ያለው ከሆነ እኛስ ምን ያህል እናስባለን? ምን ያህል ነው ለሶላት ቦታ እየሰጠን ያለ ነው? እንዴት ነው በችልተኝነት ወይንም ደግሞ ከሶላት እንቅልፍን በማብለጥ ሶላታችንን እየተውነው የሚያልፍበት ጊዜ አይበልጥም ወይ? አላህን እንፍራ፣ አላህን እንፍራ። ነቢያችን ዓለይሂ ሰላቱ ወሰላም ትንፋሻቸው እስከሚቆረጥ ድረስ አደራ ብለውን የሄዱት የዒባዳው ሁሉ ዋና ምሰሶ ሶላት ነውና ሶላት ላይ እንጠንቀቅ፣ እንንቃ እያልኩኝ እዚ ላይ መልእክቴን ይጨርሳለሁኝ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ይመስላል ይሄ ኦሞ።